ያለው የኪዳን ልጅ ኪዳን ያለው የተስፋ ዘር ተስፋ ያለ አይጠፋም ይለመልማ ገና ምድር ይወርሳል አይጠፋም ይለመልማ ገና ምድር ይወርሳል ያለው ቃል ሰጠው ከሻ ሆኖት ከለላው በባድ ምድር ላይ መራው ግን እሱ አይጠፋም ይለመልማ ገና ምድር ይወርሳል አይጠፋም ይለመልማ ገና ምድር ይወርሳል አይጠፋም ይለመልማ ገና ምድር ይወርሳል አይጠፋም ይለመልማ ገና ምድር ይወርሳል አይጠፋም ይለመልማ ገና ምድር ይወርሳል አይጠፋም ይለመልማ ገና ምድር ይወርሳል የኪዳን ልጅ ኪዳን ያለው የተስፋ ዘር ተስፋ ያለው የኪዳን ልጅ ኪዳን ያለው የተስፋ ዘር ተስፋ ያለ አይጠፋም ይለመልማ ገና ምድር ይወርሳል አይጠፋም ይለመልማ ገና ምድር ይወርሳል አይጠፋም ይለመልማ ገና ምድር ይወርሳል አይጠፋም ይለመልማ ገና ምድር ይወርሳል